الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدخلنهم جنات النعيم. ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم، منهم أمة مقتصدة وكثير منهم ساء ما يعملون. ولو أن أهل الكتاب آمنوا የነዚህ የቀደምት መጽሐፍ ባለቤቶች የሆኑት እኔ እንደምፈልግባቸው በትክክለኛ ሆነው ቢያምኑ ኑሮ ይላል። ያው ለስሙ አለል ኪታብ ይባል እንጂ እምነቱን የሉበትም ማለትም ይጠቁማል። በዛ አባባሉ አለል ኪታብ ተውለት ያበቃ ቢያምኑ ኑሮ አላቸው። እና እነዚህ አይሁዶች ወይም ክርስቲያኖች የቅዱሳን መጽሐፍ ባለቤቶች ነን እንደሚሉት ትክክለኛ ሆነው ቢያምኑና ወጥተው እኔን ጌታቸውን ቢፈሩ ፍቃዴን ቢያከብሩ ኑሮ ለከፈርናቸው ሰይአቲሂም ካሁን ቀደም ያጠፉትን ስህተቶቻቸውን ሁሉ እንሰርዝላቸውና ወላ አድኸልናሁም ጀናት ነዒም ጸጋ የተሞላባት የሆነች ዘላለማዊ ጀነትንም እናስገባቸው ነበር። ዳሩ ባለማመናቸው ለዚህ እድል አልበቁም ማለት ነው። ወለው አነሁም አቃሙ ተውራተ ወልኢንጂል ይህንም ተቀብለናልና ተከተለናል የሚሉትን ተውራትንና ኢንጂልን ደግሞ ትክክለኛ ሆነው ቢመሩበት ኑሮ ቀጥ ብለው በሱ መርሆ ቢሄዱ ወማ እንዚለ ኢለይሂም ምን ረቢሂም እንደገና በተጨማሪ ደግሞ ከጌታቸው የተላከላቸውን የመጨረሻውን መልእክት ቁርአንንም ደርበው እንደዛው ቀጥተኛ መመሪያ ቢያደርጉት ኑሮ ለአከሉ ሚን ፈውቂሂም ከበላያቸውና ምን ታቲ አርጅሊሂም ከእግራቸው ስር በተመገቡ ነበር ይላል። ማለት ምንድነው? ለአኸራ ብቻ ሳይሆን ተውራትንም ኢንጂልንም ቁርአንንም አክብረው በትክክል የህይወት መመሪያ ቢያደርጉ ኑሮ እዚሁ ዱኒያ ላይ ሲሰራቸው ይስፋፋና ይበለጽጉ ነበረ ማለት ነው። በተጨማሪ ደግሞ ለአኸራ የበለጠ እና የተሻለ ድል ያገኙ ነበር። እና ሚን ፈውቂሂም ማለት ከበላያቸው ዝናቡ በክረምትና በብላጊ እንደሚፈለገው እያወረደ ከበታች ደግሞ ምድር የፈለጉትን ሁሉ እያበቀለች በዚች ምድር ላይ የተንበሻበሸና የተደራጀለ ህይወት ሊያገኙ በቻሉ ነበረ የኔን መመሪያዎች ቢያከብሩ ኑሮ ነው የሚለው። ምንም ኡማቱ ሙቅተሲራ የስል ግን ሁላቸውም ለዚህ እድል ቢበቁ መያድለኝን ምኞት መግለጽ እንጂ ጭራሹን ከአበል ኪታቦች መካከል ትክክለኞች የሉም ማለት አይደለም። ከብዙ በጥቂቱ መካከለኛ የሆኑ ህዝቦች አሉ ይላል። ማለት ምንድን ነው? አላህ ስብሓነሁ ወተዓላ ባወረደላቸው ኪታብ ትክክለኛ ሆነው ለመመራት ፈቃደኛ የሆኑ አሉ፣ ከይሁዶችም ከነሳራዎችም ከሌሎችም ወገኖች ማለት ነው። ለምሳሌ ከይሁዶቹ አብዱላህ ብን ሰላም የተባሉት የመዲና ጳጳስ የነበሩት ሰርመዋል፣ በጀነትም ተመስረዋል በነቢያችን አንደበት። እንደገና ከክርስቲያኖቹ ደግሞ የኢትዮጵያ መሪ የነበሩት ነጃሺ እንደዚሁ ሰርመዋል። እንደገና ደግሞ ከክርስቲያኖቹ ሰልማኑል ፋሪስ የተባሉት የኢራን ተወላጅ የነበሩት እነዚህ እንግዲህ አላህ ሱብሓነሁ ወተዓላ ሂዳያ ሰጥቷቸው ቀደም ሲል በተውራት በኢንጂል እንዳመኑና እንደተመሩ ሁሉ አሁንም ደግሞ በቁርአን ደርበው በመመራታቸው ለዚህ ለመልካም እድል የበቁ አሉ ማለት ነው። ግን እነዚህ በጣም ጥቂቶች ናቸው። የዚህ አይነት ቢሆኑ ኑሮ ሁላቸውም ግን ሁሉንም ለጀነትና በዚህም በዱንያ ላይ እስካሉ ድረስ ለጸጋ ለደስታ ለፍስሐ ያበቃቸው ነበር ነው የሚለው። ወከሲሩ ሚንሁም ሰማ ያዕመሉን እና ከነዚህ ከአለል ኪታቦች አብዛኛዎቹ የሚሰሩት ነገር በጣም የከፋና አስጠያቂ ነው። መሰሉና ለተመልካቹ የሚሰቀጥትና የሚያሳፍር እንጂ እንደ ስማቸው አለል ኪታብ እንደመባላቸው መልካም ስራ የሚሰሩ ሆነው አልተገኙም። ብዙሃኖቹ ጥቂቶቹ ካልሆነ በስተቀር ነው የሚለው። يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس إن الله لا يهدي القوم الكافرين. قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين. يا أيها الرسول መልእክተኛ ሆይ ይላቸዋል አላህ ሱብሓነሁ ወተዓላ ለረሱል፣ በልህ ማ አንዝለ ኢለይከ ሚን ረቢክ ከጌታ በኩል ወደ አንተ የተላከና የተወረደልህን መመሪያ ለሰዎች አድርስ። ሁሉንም በአጠቃላይ አንድ ነጥብ እንኳን ሳትቀንስና ሳታጓድል በሚገባ መልእክትን አድርስ ይላል። ወይለም ተፋል እና መልእክቱን ሙሉ በሙሉ ለማድረስ ባትሞክር ከማ በለቅተ ሪሳለተሁ የአላህን መልእክት እንዲያደረስክ አይቆጠርልህም። ማለት እንግዲህ የወረደውን ሁሉ ሙሉ በሙሉ ካላደረሱ በስተቀር የተወሰነ ነገር ከነሰው ቢያቀሩ እንዳል ጀመሩት ነው የሚቆጠረው እንጂ አዛኛውን አድርሸዋለሁና የተወሰነው ቢቀር አይጎዳም የሚባል አይደለም ማለት ነው። እና ከተማ የሆነ ደመረት አይከብደውም እንደሚባለው እንግዲህ አንዳንድ ጊዜ ነቢያችን አለይሂ ሰላቱ ወሰላም በአካባቢ ህዝቦች ጋር ያኗኑር የማይችል ኃይል ቃል የተሞላባቸው አንቀጾችና መርሆች ይመጡባቸዋል። የዛ ጊዜ እንዴት አድርጌ ነው ይህን የምናገረው እያሉ ጨነቁ ስለነበረ ምን ቸገረ አት ከኔ የተላለፈውን መልእክት ሙሉ በሙሉ ማድረስ አለብህ፣ ከዛ ግን የተወሰነ አንድ ነጥብ እንኳ ቢሆን ቀንሰህ ካስቀረህ እኔ እንዳልጀመርከው አድርጌ ነው የምቆጥረውና ተጠንቀቅ አላቸው ማለት ነው። ወላሁ ያዕሲሙ ከሚነናስ ይህንም እንግዲህ አንዳንዴ እምነታቸውን የሚያጎድፍና የሚያጥራላ የሆነውን አንቀጽ በምታደርስ ጊዜ ሰዎች ይቆጡና ያጠቁኛል ብለህ ፈርተህ ከሆነ አላህ ከሰዎች ተንኮልና አደጋ ይጠብቅሃል አላቸው። ኢንላላህ ላይክል ቀውመል ካፊሪን፣ አላህ ከሃዲ የሆኑትን ወገኖች አንተን የሚያጠቁበት መንገድ አይመራቸውምና ሰውን ፈርተህ መልእክቴን ከማድረስ ወደ ኋላ እንዳትል ይላል። እንግዲህ መጀመሪያ አካባቢ የቁርአን አያቶች ወርዱ በአካባቢ የነበሩት ካፊሮች እና ሙሽሪኮች እነሱ ለዘመናት ሲያምኑበት እና ሲያመልኩት የቆየውን ነገር ጥንብቁሱን እያወጡ ሲያጥላሉባቸው በቁርአን እነለዚነ ካፍሩነ ሚን ዱኒላሂ ለየኽሉቁ ዙባበን፣ እናንተ ከአላህ ሌላ የምትገዟቸው እና የምታመልኳቸው ነገሮች እንኳን ሌላ ፋይዳ ያለው ነገር ቀርቶ ዝንብ እንኳን ሊፈጥሩ አይችሉም፣ ወለው ይተማምረው ቢሰባሰቡ በአለም ዙሪያ ያሉ ጣዖቶች አንድ ዝንብ መፍጠር አይችሉም እስከ ማለት ድረስ ተናገረ ቁርአን ማለት ነው። ይህ ጊዜ እንግዲህ እንዴት የኛን አምላኮ ዝንብ አይፈጥርም ብሎ ይናገራል ብለው ሰዎቹ በቁጣ ተነስተውና ገንፈለው ጥቃትና ጉዳት ያደርሳሉ ብለህ ፈርተህ ከሆነ እኔ አለሁህ፣ ዝም ብለህ ሁሉንም ነገር ንገራቸው፣ ለሚመጣው ነገር ሁሉ እኔ ኃላፊነትን ወስጃለሁኛል። እና መጀመሪያ አካባቢ እንግዲህ ሰው ናቸውና በጊዜው ደም የሚያፈላና ረብሻ የሚያስከትል ነገር ሲመጣ በጣም ይፈሩና ይከብዳቸው ስለነበረ አላህ ማድረስ አለብህ የመጣው ይንጣ እኔ አድነህና ጠብቀሃለሁኝ አላቸው። ቀደም ሲል ታዲያ ሰሃቦች እየመጡ በየተራቸው ነቢዩን ጥላቶቻቸው እንዳያጠቋቸው በደፈጣ ይጠብቋቸው ነበር ሌሊትም ይባላል። ይህች አያት እንደወረደች በመስኮት ብቃሩና ሰዎች አመሰግናለሁኝ ወደ ቤታችሁ ግቡ፣ ከዛሬ ጀምሮ አላህ ወላሂ አስሙ ከሚለናት ብሏልና ኃላፊነቱን ስለወሰደ ከአሁን በኋላ ሰው ያጠቃኛል ብዬ አልጠራጠርም አሉ ይባላል። እንደተባለው እድሜ ልካቸውን በዚሁ በተልኳቸው ላይ በርትተው ሲቀጥሉ አንድ ቀን እንኳ ጥቃት ሳይደርስባቸው እንደ ማንኛውም ሰው በህመም ሊያልፉ ቻሉ ማለት ነው። እና ይህም ራሱ ቁርአን የአላህ ቃል መሆኑን ከሚያረጋግጡት ማስረጃዎች አንዱ ነው። አፈር ቅጠል የመሰለ ጥላት መካከል የኖሩ ሰውዬ አንድ ቀን ጥቃት ሳይደርስባቸው በሰላም እድሜያቸውን አጠቃለው መሄዳቸው አላህ እንዳለው እውነተኛ የአላህ መልእክተኛ ባይሆኑ ኑሮ ይህ ነገር ሊሳካ ባልቻለ ነበረ ማለት ነው። ወያ አህል ኪታብ፣ አሁንም እናንተ የቀደምት መጽሐፍት ባለቤቶች በላቸው አይሁዶችንና ክርስቲያኖችን፣ ለስቱም አላ ሸይኢን፣ እናንተ ምንም የሚቆጠርና ከሂሳብ የሚገባ እምነት ላይ አይደላችሁም። ሀታ ቱቂሙ ተውራተ ወልኢንጂል፣ ተቀብለነዋል የምትሉትን ተውራትንና ኢንጂልን ቀጥ አድርጋችሁ እስከምትመሩበት ድረስ። ተውራትና ኢንጂል ወርዶልናል ማለቱ ብቻ ሳይሆን አንቀጽ በአንቀጽ ነጥብ በነጥብ የሚያዛችሁን ሁለቱ ኪታቦች ካልሰራችሁ፣ የከለከሏችሁን ካልተከለከላችሁና የመከሯችሁን ካልተቀበላችሁ፣ ወማ ኡንዚለ ኢለይኩም ሚን ረቢኩም፣ እንደገና ደግሞ በአዲሱ ነቢይ አማካይነት ከጌታችሁ የተወረደና የተላከውን ቁርአን ደርባችሁ ካልተመራችሁ በስተቀር እኛ አህለል ኪታብ ነን እያላችሁ ብትንገላቀቁና ብትደነፉ ምንም የእናንተ ቁም ነገር የለውም በላቸው ይላል። ወለዚደነ ከሲረን ሚንሁም ማ ኡንዚለ ኢለይከ ሚን ረቢከ ጡግያነ ወኩፍራ፣ ከእነዚህ አህለል ኪታቦች አብዛኛዎቹን ከባንተ ላይ የወረደው ቁርአን በጥሜታቸው ላይ ጥሜት፣ በገዴታቸው ላይ ገዴት በእርግጥ ይጨምርላቸዋል። ምቀኝነት ነውና የያዙት በትክክል የአላህ መልእክተኛ መሆንክን እያወቁ እንኳን ሊያምኑና ሊከተሉ ቀርቶ እንዴት እሱ ለዚህ እድል በቃ በማለት ቁርአን በወረደ ቁጥር አንቀጽ በአንቀጽ ያላቸው ጥሜትና ገዴት እያደገና እየሰፋ ነው የሚሄድባቸው። ሆኖም ንገራቸው ቁርጡን ማለት ነው። አለ ኪታብ ነን ማለቱ ምንም ሊጠቅማቸው አይችልም። በተውራትና በኢንጅል ስም የተለያዩ ሃይማኖቶች ባለቤት ነን ብትሉም እንኳን አይቆጠርላችሁም። ተውራትም ያው ይህ እስከ ጊዜው ድረስ ነው። በመጨረሻ የመጨረሻው ነቢይ ቁርአን ይዞ ይመጣል ብሎ አስተምሯል። እንጂልም እንደዛ አስተምሯል። ነቢዮችም በየአንደበታቸው በየአጋጣሚ ሁሉ የመጨረሻው ዓለም አቀፍ ነቢይ ይመጣላቸዋል እያሉ ነግረዋል። በተባለውም መሰረት ደግሞ ጊዜውን ጠብቆ ይኸውና ቁርአን ወርዷል። ታዲያ እነዚህን ሶስት ቅዱሳን መጽሐፎች ሁሉንም ተቀብላችሁ ቀጥተኛ መመሪያ እስካልሆኑላችሁ ድረስ ወደ ግራና ወደ ቀኝ ተዘናበላችሁ፣ አንዱ ጌታ ተቀብላችሁ ሌላውን ተተዋችሁ፣ ወይም ከተውራትና ከእንጅል ደግሞ እናንተ የምትፈልጓቸውን ነጥቦች እያጠባረቃችሁ የማትፈልጓቸውንና የነቢዩ መምጣት የሚተነቡትን እየሰረዛችሁና እየደለዛችሁ አለል ኪታብን ብትሉ የአይነቱ አካሄዳችሁ የትም አያደርሳችሁም፣ እምነታችሁም ከመጤፍ የሚቆጠር አይደለምና ሶስቱንም ኪታቦች ቀጥተኛ መመሪያ አድርጉ በላቸው ነው የሚለው። ይህም በምትላቸው ጊዜ ግን በቀይነት ስላለባቸው በአንተ በኩል የተወረደው ቁርአን በተለይ እንኳን ሊያምኑበት ቀርቶ በደራና በትቢት ጥሜትና ክህደት እንደሚጨምርላቸው ነው። ፈራተ ሳያደርቀው ሚልካፊሪን እንደተከነገርካቸውና ከመከርካቸው በኋላ ግን እነሱ በዚሁ በጥፋት ብዙቸው ቢራመዱ አንተ ለካሃዲዎቹ አትዘንላቸው ይላል። ይኸው መግቢያው ላይ አለል ኪታብ ብሎ ሲያበቃ መደምደሚያው ላይ አያቱን አለልቀው ሚልካፊሪን አለ። ካፊሮች መሆናቸውን አረጋገጠባቸው። አለል ኪታብ የሚባሉት ግን ከመነሻው አኳያ ብቻ ተውራትንና እንጅልን ተቀብለናል ስላሉ ብቻ ነው እንጂ አለል ኪታብ የሚላቸው። ዝሮ ዝሮ ግን ኪታቦቹን በተግባር እስካላዋሉ ድረስ ተካፊርነት እንደማይወጡና እንደማያወጡ አረጋገጠባቸው ማለት ነው። በተጓዳኝም አንድን ኪታብ ተቀብያለሁኝ ማለት በስሙ ብቻ ተግባር እስካላረጋገጠው ድረስ የማይጠቅም መሆኑን ለእኛም ኡመት ደግሞ ማስጠንቀቂያ ነው። የሁሎቹም ክርስቲያኖችም እንጅልና ተውራትን ተቀብለናል ብለው ሲያበቃ ግን ኪታቦቹ በሚሉት መሰረት ባለመመራታቸው ካፊሮች ተብለዋልና እናንተም የቁርአን ወገኖች ደግሞ ቁርአን ተቀብለናል ብላችሁ ካልተመራችሁበት በስተቀር ስሙ ብቻ ተቆፍሮ ሊያድናችሁ አይችልም ማለትን ያስተምረናል ላይ ይጠቁመናል ማለት ነው። الذين آمنوا والذين هادوا والصابئون والنصارى من آمن بالله واليوم الآخر وعمل صالحا فلا خوف عليهم ولا هم يحزنون. لقد أخذنا ميثاق بني إسرائيل وأرسلنا إليهم رسلا كلما جاءهم رسول بما لا تهوى أنفسهم فريقا كذبوا وفريقا يقتلون. وحسبوا أن لا تكون فتنة فعموا وصموا ثم تاب الله عليهم ثم عموا وصموا كثير منهم الله بصير بما يعملون. إن الذين آمنوا إن الذين يأمنوا يهونوا ترى ما جرتنا أنصار أجمالتنا والذين هادوا እነዚያም ደግሞ አይሁዶች ነን ባዎች ወሳቢኡን ከዋክብት የሚያመልኩትም ወገኖች የነቢዩላህ ኢድሪስ ተከታዮች ነን ይላሉ ይባላል። እና ከዋክብቶችን ነው የሚያመልኩት እንደ ጣዖት አድርገው። ወነሳራ እንዲሁም ደግሞ ክርስቲያኖቹ መን አመነ ቢላህ ወልየውሚል አኺር አሁን ከተጠቀሱት ቡድኖች በየነፍስ ወከፋቸው ነቢዩ መሐመድ ከመጡ በኋላ በአላህ ብቸኝነትና እንዲሁም በመጨረሻው ቀን ትክክለኛ ሆኖ ያመኑ ከሆኑ ወአሚለ ሷሊሐ ከእምነትም በኋላ ደግሞ አላህ የሚያዛቸውንና የሚፈልግባቸውን መልካም ሁሉ የሰሩ ከሆኑ ፈላኸፉን አለይህም እነዚህ ሁሉ ባለፈው እኛቸው እንኳን በተለያየ እምነትና አመለካከት ላይ ቢሰነብቱም መጨረሻ ተስተካክለዋልና በዚህ እንግዲህ በእምነትና በመልካም ስራቸው ላይ እንዳሉ ካለፉና እድሜያቸው ከተጠቃለለ እነሱ በመጪው ዓለም ምንም ፍርሃት እና ስጋት አይኖርባቸውም፣ ጀሃነም ያጋጥመናል ብለው ማለት ነው። ወላሁም ያዘኑን እንዲሁም ደግሞ ትተውት በሚሄዱት በዱንያ ዓለምም አያዝኑም። እንግዲህ ሰዎች በተለያየ እምነት ቆይተው ሲያበቃ በመጨረሻ እስልምና ተቀብለው በትክክል በሕይወታቸው ሰርቶላቸው የሞቱ እንደሆነ በዚህ መልክ የሞቱት ሰዎች በሚመጣው ዓለም ጀነትን እናጣለን ጀሃነም ይደርስብናል ብለው አይፈሩምና አይሰጉም። እንደገና ደግሞ በዱንያ ቤት ንብረታቸውን ጸጋቸውን ትተው ቢሄዱ ያ ለምን ቀረብን ብለው ማይቆጩም እና ያያዝኑ በጀነት ከዛ የበለጠ እና የሚያስንቅ ጸጋ ተቀብሏቸዋልና ማለት ነው። እና እንግዲህ እዚህ በዚህ አነጋገሩ አላህ ሱብሓነሁ ወተዓላ ለሰው ልጆች እንግዲህ ምን ያህል ለመልካም እድል የሚቆረቆርላቸውና የሚያስብላቸው መሆኑን ማሳየቱ ነው። ሰዎች እንግዲህ በተለያየ ጊዜና ቦታ የተለያየ እምነትና አመለካከት ይኖራቸዋል። እና መጀመሪያ ሀቅ መስሎት ይሁዳ ሆኖ ይኖራል ማለት ነው። አንዱ ደግሞ ክርስቲያን ሆኖ ይኖራል፣ ሌላው ደግሞ ሷቢ ሆኖ ይኖራል፣ መጁሲ ሆኖ ይኖራል፣ ጣዖታውያን ሆነው ሊኖሩ ይችላሉ ማለት ነው። እነዚህ ሁሉ በተለያየ እምነት ውስጥ የነበሩ ህዝቦች እስልምና እንዳማራጭ በሚመጣበት ጊዜ የእሱን በሚገባ ተመልክተው የሁሉንም ጥቅም ያጠቃለለና ያካተተ መሆኑን ተገንዝበው እምነቱን የተቀበሉና ከተቀበሉም በኋላ ደግሞ በስም ብቻ ሳይሆን የሚያጣቸውን መልካም ሁሉ እየሰሩ ህይወታቸው ያለፈላቸው እንደሆነ ግማሽ ወይም ሩብ ወይም አብዛኛው እድሜያቸውን እንኳ በይሁዳ ወይም በክርስትና ወይም በሌሎች በተለያዩ እምነቶች ቢያሳልፉትም እንኳ መጨረሻው አካባቢ በትክክለኛው መስመር ገብተው ከመጡ ምንም ፍርሃትና ስጋት ሀዘን እንደማይደርስባቸው አረጋግጥላቸዋለሁኝ ነው የሚለው። እና አልኡሙሩ ቢአዋቂቢሃ እንደሚባለው ማንኛውም ነገር በመደምደሚያው ነው የሚገመገመው። መጨረሻው ትክክለኛ መስመር ላይ ሆነው ከመጡ ያለፈው እድሜያቸው እንኳ በተለያየ ስህተት ውስጥ ቢያልፍም አላህ የሚምራቸው መሆኑን ተስፋ ቃል ይገባላቸዋል ማለት ነው። እና በዚያው ላይ እነዚህ አመኑ ብሎ ጀመረ። እነዚህ እንግዲህ ሰሃቦች ማለት ነው፣ የነሱን ፈለግ የተከተሉት ሁሉ። እኒህ ሰሃቦችን እንግዲህ በተቀበለበት መልኩ እነዚህን የተለያዩ ቡድኖችም ይቀበላቸዋል ብሎ ለማሳየት ነው። ምክንያቱም እኒያ ሰሃባ የተባሉትም ነቢዩ ከመምጣታቸው በፊት አብዛኛዎቹ ያሳወቅ የሚያመልኩ ነበሩ። እስልምና በመቀበላቸው ነው እንደገና ምዕራፋቸው የተለወጠው እና ስማቸው የተቀየረው። ከእነሱ ጀምሬ ለእነሱ የሰጠሁትን እድል ለይሁዶችም፣ ለነሳራዎችም፣ ለሳቢዎችም፣ ለሌሎችም እሰጣለሁኝ። ለእነዚህ ለአረቦቹ ብቻ እንዳይመስላችሁ በዓለም ዙሪያ ያላችሁ የተለያየ እምነት ባለቤቶች ሁሉ ወደ እስልምና ከመጣችሁና ትእዛዜን ካከበራችሁ ባለፈው ሁሉ እድሜያችሁ ያጠፋችሁትን እምራችሁና ለጀነት አበቃችኋለሁ። በዚህም ሳቢያ ከበረሃትና ከስጋት ከሀዘን ተሰቆቃ ትድን አላችሁ በማለት ወደ እስልምና ግብዣ አደረገ። የሚሰማ ጆሮ ቢኖረ ማለት ነው። ለቀድ አኸዝና ሚታከ በኒ እስራኤል፣ ካሁን ቀደም ለእስራኤል ልጆች ጥብቅ የሆነ ቃል ኪዳን ይዘንላቸው ነበረ ይላል። ወይም የእስራኤል ተወላጆች የሆኑትን ህዝቦች በተለያዩ ነቢያቶች አማካኝነት እኔ ጠንካራ የሆነ ቃል ኪዳን አስገብቻቸው ነበረ ነው የሚለው። ወአርሰልና ኢለይሂም ሩሱላ፣ እና እነዚህም ሰዎች ቃል ኪዳናቸውን የሚያስገነዝቡና የሚያስተምሩ የሆኑ ብዙ መልእክተኞችን ልከንላቸው ነበር ይላል። ኩለማ ጃአሁም ረሱሉን፣ እና መልእክተኛ በመጣላቸው ቁጥር ቢማራተ ወአንፉሱሁም፣ የእነሱ ነፍሶች በማይወዷቸው አቅጣጫ ማለት የእነሱ ዝንባሌዎችና ፍላጎቶች ባልሆኑት አቅጣጫ ነቢዮች አዲስ የማያውቁትና ያለመዱት መመሪያ ባመጡ ቁጥር ፈሪቀን ከዘቡ፣ ከነቢዮች የተወሰኑትን ክፍሎች ያስተባብሏቸዋል። ወፈሪቀን የቅትሉን፣ ሌሎችን ክፍሎች ደግሞ ይገሏቸው ነበረ ይላል። እንግዲህ እስራኤሎች አላህ ቃል ኪዳን ይዞባቸው ደጋግሞ የአላህን ቃል ኪዳን የሚያስታውሱና የሚያስተምሩ ነቢዮች በላከላቸው ቁጥር ከድርቅናቸው ብዛት የተነሳ ከፊሮችን ውሸታሞች፣ አወናባጆች ናቸው እያሉ ሲክሏቸውና ሲያስተባብሏቸው ሌሎቹን ከፊሎች ደግሞ ይባስ ብለው እስከ መግደል ሄደዋል ማለት ነው። በህዝብ ደረጃ እንግዲህ በታሪክ ነቢይ የገደለ ህዝብ እስራኤል ብቻ ነው ያለው ማለት ነው። ሌላው ያስተባበራል እንጂ እስከ መግደል ሄደ የለም። እና እንዲህ አይነት እንግዲህ ጉደኞች ናቸው። ግን ላላወቃቸው ሰዎች ደግሞ እነሱ ንጹሐንና ቅዱሳን መስለው እኛ ሁልጊዜም የነቢይ ተባባሪዎች ነን እያሉ ሲሰኩ ይገኛሉ። እና ብዙ ነቢያቶችን ሲጨፈጭፉ የኖሩና ብዙዎችንም ደግሞ ሲያስተባብሉ የከረሙ መሆናቸውን እወቋቸውና ተጠንቀቋቸው ማለት ነው። ወሐሲቡ፣ እና እነዚህ አይሁዶች ወይም በኒ እስራኤሎች መሰላቸው አላ ተኩነ ፊትነቱን፣ ነቢይን በማስተባበልና በመግደል ሳቢያ በእነሱ ላይ ከባድ የሆነ ፈተና የማይደርስባቸው መስሯቸው ነበረ። ፈአሙ፣ እና የተሰጣቸውን መመሪያ ብርሃናዊ መመሪያ ከመመልከት ታወሩ። ወሶሙ፣ የተነገራቸውን ማስጠንቀቂያና ምክርም ከማዳመጥ ደነቆሩ። እና በዚህ በመደንቆርና በመታወራቸው ሳቢያ አላህ በፈጸሙት ወንጀል ሳቢያ ከባድ የሆነ ቅጣት አደረሰባቸው። የዛ ጊዜ ቅጣቱ ሲደርስባቸው እንደገና ተገነዘቡና ወደ አላህ ይቅርታ በመጠየቅ ተመለሱ። የዛ ጊዜ ደግሞ ቱመታቡ ላህ፣ አላህም እንደገና በይቅርታ ተመለሰላቸው። ቱመታቡ ላህ አለይህም፣ እነሱ ጥፋታቸውን አውቀው ሲመለሱና ይቅርታ ሲጠይቁ ጊዜ አላህም ደግሞ አመላለሳቸውን ተቀበላቸው። እና ተቀብሏቸው ትንሽ ተቆዩ በኋላ ደግሞ ቱማሙ፣ እንደገና ወደ ነበሩበት እውርነት ተመለሱ። ሀቅን አንመለከትም አሉ፣ ጠገቡ ማለት ነው። ወሶሙ፣ የመካሪዎችን ምክርም ከማዳመጥ ደነቆሩ። ከዚሩ ሚኑም፣ እና በጣም ጥቂቶቹ እንግዲህ በዚህ ውስጥ ባይገቡም እንኳን ከነሱ ብዙሃኖቹ ማለት የነው ይላል። ጥቂቶቹ በዛው በተውባቸው ቀጥሎ የቀጠሩ ይኖራሉ። አብዛኛዎቹ ግን ብዙ ጥፋት ከደረሰባቸውና በተውባ አቋማቸውን ታስተካከሉ በኋላ መልሰው ደግሞ ወደዛው ወደ ውርነትና ወደ ድንቁርናቸው ተመለሱ። والله بصير بما يعملون ان الذين كادوا يهونوا وجنوتي بيزمننا بيهاجروا بميسروا ነገር الله بتلك تمركاچ የሆነ ጌታ ነውና من ذي يمنسوا الى طفات بتمدلسوا قطر እሱም ደግሞ በእነሱ ላይ የሚከፍተውን ጥቃት እንደሚከተል ነው በማለት ያስተነጥቃል ማለት ነው። لقد كفر الذين قالوا ان الله هو المسيح ابن مريم وقال المسيح يا بني اسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منه عذاب أليم أفلا يتوبون إلى الله ويستغفرونه والله غفور رحيم. لقد كفر الذين قالوا ان الله هو المسيح ابن مريم يا مريم لجي مسيح وان يسوس الله رسوله بلو يتناكروا السواجي بإذن كدوا الكهدي عناك ويرى الله سبحانه وتعالى مريء على الكتاب إجالة بذكبلو يهود وجنم نصار وجنم ولتم كرستا وجنم نفر اسكاون يهود كساجي متاو كجم تلد اسمو يهود وجو توراتا اند سرزنا اند للزو ብዙ እንዳወራበሩና ፍጥሞች እንዳደረጉት የዓለማዊ መመሪያ ሊሆን አይችልም ብለው እንዳመከሙት ሁሉ አንስቶ ወቅሷቸው ነበር። አሁን ደግሞ በተራቸው ወደ ክርስቲያኖቹ ሊመጣ ነው ወደናጠል ማለት ነው። መጀመሪያ በጥቅሉ ሁለቱንም እያጣመረ ሲወቅስ ቆየ። እንደገና ደግሞ የሁዶችን በግላቸው ከፈጸሟቸው ግፎችና በደሎች ለምሳሌ ከብዙ በጥቂቱ አንዳንዶችን ነጥቦች ጠቆመ። አሁን ደግሞ ወደ ክርስቲያኖቹ በመምጣት እነሱ ገና ከመነሻው እምነታቸው እንደተባረከና እንደተበከረ ሊያጋልጥ ነው ማለት ነው። እና ምን አለ ለቀር ከፈረ الذين قالوا على الكتاب يبالون باندي በኩል መሲህ ኢብኑ ማርያም አላህ ራሱ ነው ብለው የሚያምኑና የሚናገሩ ወገኖች እነዚህ ያለምንም ጥርጥር ከሃዲዎች ናቸው በኔ ዘንዳ ተቀባይነት የላቸውም ይላል። وقال المسيح يا بني اسرائيل اعبدوا الله ربي وربكم እና መሲህ አላህ ራሱ ነው ብለው የተናገሩት ከምን ተነስተው ነው? እሱ ራሱ ይሄንን ነገር ተናገረና አስተማረ ወይስ የሚል ጥያቄ አስነሳል። እሱ እንግዲህ አላህ ልጅ ነኝ ወይም ራሴ ጌታ ነኝ ብሎ ከሆነ ከራስ በላይ አዋቂ የለምና እሱ ካስተማራቸው እነሱ ምን ያድርጉ ተብሎ ተጠያቂነቱ ወደ እሱ ነው የሚሄደው። ለመሆኑ የእሱ አቋም ምን ነበረ? ሰዎቹ ራሱ ጌታ ነው ሲሉት ወይም ደግሞ የጌታ ልጅ ነው ሲሉት እሱ ግን ስለሱ የተናገረው ነገር የለም እንደ የሚል ጥያቄ እንደሚነሳው ቆላ የሱን አቋም ይገልጻል ከጥሮ ማለት ነው። ሰዎቹ ጌታ ራሱ ነው ይሉታል። እሱ ደግሞ ምን አለ በበኩሉ ካለ መሲህ ያ በኒ እስራኤል እና እስራኤል ልጆች ሆይ ይላል ወገኖቹ ሲመክር አቡዱላህ ረቢ ወረብኩም የኔና የናንተ ጌታ የሆነውን አላህ በብቸኝነት ተገዙትና አምልኩት ይላል። እና እሱን የእስራኤላውያን አባል አድርጎ ነው ያቀረበው እንጂ የጌታ በተሰብ አድርጎ አይደለም ማለት ነው። የኔ ጌታ እና የናንተ ጌታ የጋራ ጌታችንን አብረን ሁነን እንገዛ አንተ አላህን ብቻ እናመልክ ብሎ ነው እንጂ ያስተማረውና የተናገረው እነሱ እንደሚሉት እኔ የራሴ ጌታ ነኝና እኔን ተገዙኝ አላለም። እሱ ጌታ ቢሆንም አኑሮ አቡዱላህ ረቢ ከማለት አቡዱኒ አለ ረብኩም ነበር ማለት ያለበት። እሱ ሶስተኛ ቃል ሆኖ አላህን እያስተዋወቀ ነው ያለው። የኔም የናንተም ኻሊቅና ራቂቅ የሆነውን አላህ የተባለውን ጌታ ተገዙት ነው እንጂ ያለው እኔ ነኝና ራሴ ጌታ ማለት እኔን ተገዙልኝ ወይም የጌታ ልጅ ነኝና እኔን ተገዙኝ ብሎ አልተናገረም ነው የሚለው። እነሆ ከዚህ ቀጥሎ ታዲያ እንግዲህ ይህንን ተውሂድ ያልተቀበሉትን ሰዎች ምን እንደሚከተላቸው ሲያስጠነቅቅ ምን ይላል? ቁም ነገሩ ይላል መን ዩሽሪክ ቢላህ በአላህ ምንንም ማንንም የሚያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀነህ አላህ የጀነትን ጸጋ በሱ ላይ እርም አድርጎበታል ይላል። ምክንያቱም ጀነት ለሙወሒዶች ሀገር ተብላ ነው የተዘጋጀችው። ተውሂድ የሌላቸው ሰዎች ጀነት ቦታ ድርሻ የላቸውምና በአላህ የሚያጋራ ሰው ማንም ይሁን ማን ጀነት በሱ ላይ እርም ሆናበታለች ብሎ ነው የተናገረውና ያስተማረው ኢሳ ወመላሁ መኖሪያውና በአንጻሩም የዚህ ሰውዬ መኖሪያውና ማረፊያው የጀሃነም እሳት እንደሚሆን ነው ይላል። ወማል ዛሊሚነ ሚን አንሳር ይህን ማስጠንቀቂያ ያልተቀበሉ ሙሽሪኮችና ግፈኞች ይህ ቅጣት በእነሱ ላይ በሚፈጸምባቸው ጊዜ የሚያድናቸውና የሚረዳቸው ማንም ኃይል የለም በማለት ነው ያስጠነቀቀው ይላል። ታዲያ ራሱ ዒሳ እንግዲህ ይህንን እያለ እነሱ ከአንተ ይልቁንስ እኛ እናቃለን ብለው አንተን አላህ ማለት ቢሉ ማንም ነው የሚሰማው? ራሱ ነቢይ የሆነው ሰውዬ የሚናገረውን ነው ወይም ዝም ብለው ተነስተው ያለውንም ማስረጃ ሰውን ጌታ ነው የሚሉት ሰዎች ናቸው መሰማት ያለባቸው ነው የሚለው? እና እንግዲህ የራሳቸውን አቋም ያመጣው አላህ ብዙ ሰዎች ኢየሱስ ጌታ ነው ብሎ በሚነግሯቸው እና በሚሰብኳቸው ጊዜ ኢየሱስ እኔ ጌታ ነኝ ብሎ ተናግሯል እና አስተምሯል እያሉ በቅጥፈት ስለሆነ የሚሰብኳቸው ኢየሱስ ራሱማ ይህን ከተናገረ እውነትም መቀበል አለብኝ ይላል ብዙ የዋህ ሰው። የለም እሱ በጊዜው ስለዚህ ጥያቄ የማያዳግም መልስ ሰጥቷል። እኔ ፍጡር ነኝ እንደናንተው የኔንም የእናንተንም ፈጣሪ የጋራ ጌታችን አላህ ነውና እሱን በብቸኝነት ተገዙትና አምልኩት ብሎ ነው የተናገረው። የሳይሆን ቀርቶ ግን እኔንም ሆነ ሌላውን በአላህ የሚያጋራ ሰው ካለ በአላህ የሚያጋራ ሰው ጀነት እምትሆንበታለኝ፣ በሰማይ ዓለም ቦታ የለውም፣ መኖሪያው ጀሃነም ናት ብሎ ነው ያስጠነቀቀው ነው የሚለው። ታዲያ ይህን ማስጠንቀቂያ እንግዲህ እንደ ግምት አግብተው ራሳቸውን ያላስተካከሉ ጣዖታውያንና ግፈኞች ካሉ እነዚህን ከቅጣቱ የሚያድናቸውና የሚከላከልላቸው ማንም ኃይል የለም ነው የሚለው ማለት ነው። እንግዲህ እሱ ይህንን ተተናገረ ስለ እሱ ከእሱ የበለጠ ማንም ሊያቅና ሊናገር የሚችል የለምና ይህንን የራስን መግለጫ ወደ ጎን ትተው እንደገና እነሱ ጌታ ራሱ ነው ወይም የጌታ ልጅ ነው እያሉ ይዘባርቃሉ። እሱ ግን ይህን የሚል ሰው አይዲንም ብሎ ነው የተናገረው። በተቃራኒው ግን እነሱ እሱን ጌታ ነው ብሎ ያመነ ይድናል እያሉ ይሰብካሉ ማለት ነው። እሱ ግን ከአላህ ሌላ ማንንም ጌታ ነው ያለ ማዳኛ የለውም ነው ያለው ማለት ነው። لقد كفر الذين قالوا ان الله ثالث ثلاثه አሁንም ደግሞ በሌላ በኩል አላህ ማለት የሶስት አባላት አንድ ጓደኛ ነው ብለው የተናገሩትም ካለፉት ባልተሻለ መልኩ ከኢየሱስ ተዘቀዋል ይላል። እንግዲህ የክርስትና ዓለም ገና ከመነሻው ክፍፍል ወጥቷል ማለት ነው። አንደኛው ኢየሱስ ራሱ አላህ ነው ሲል፣ ሌላው የለም የአላህ ልጅ ነው አለ፣ ሌላው ደግሞ ጌታ ማለት ሶስት ነገሮች ተጣምረው ነው ብለው ተናግረዋል። እነዚህ ሶስቱም ቡድኖች በሙሉ ከህይወት ውስጥ ናቸው ነው የሚለው አላህ ሱብሃነሁ ወተዓላ። እና አላህ ማለት የሶስት አካሎች አንድ አባል የሆነው ነው ብለው የተናገሩትን ቢሆኑ ካለፉት ያልተሻለ ስተት ውስጥ ነው የገቡትና እነርሱን ከሃዲዎች ናቸው። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ፣ እና ለዚህ ዓለም ምንም አይነት አምላክ የለም አንድ ብቸኛ የሆነው አላህ ካልሆነ በስተቀር፣ እና እንኳ ሶስት ቀርቶ ሁለት አምላክ የለም ለዓለም ነው የሚለው አላህ ሱብሃነሁ ወተዓላ። ላተተኺዙ ኢላሂን ኢትነይኒ ኢነማ ሁወ ኢላሁን ዋሂድ እንዳለው አንዕል ላይ እንኳን ሶስት ነገር ተጣምሮ ጌታ ሊሆን ቀርቶ ሁለት ነገር እንኳ ተጣምሮ ጌታ አልሆነም። እና አንድ አላህ ሱብሃነሁ ወተዓላ ብቻውን ነው የዓለም ባለቤትና ፈጣሪ በመሆን የሚታወቀው፣ መመለክም የሚገባው ደግሞ እርሱ እንጂ። ከዛ አልፈው ግን አላህ ማለት ከሶስት ነገር የተጠራቀመ ድምር ነው ብለው የሚናገሩት እነዚህም ከሃዲዎች ናቸው ይላል። ወይ ለኔን ተውሃማ የቁሩን፣ ከዚህ ከሚናገሩት አጸያፊ ሊያባባል የማይቆጠቡና የማይታረሙ ከሆኑ ለየመሰነ ለዚነ ከፈሩ ሚሁም፣ በዚህ አባባላቸው የካዱ የሆኑትን ሰዎች በእርግጥ ይነካቸዋል አዛቡን አሊም፣ አሳማሚ የሆነ ቅጣት። ማለትም ሶስት ስላሴ የሚባለው አነጋገር መሰረት የሌለው ከንቱ አስተሳሰብ መሆኑን ገልጾ ከዚህ የማይታረሙ ካሉ እጅግ አስከፊ ቅጣት እንደሚጠብቃቸው አስጠነቀቀ ማለት ነው። አፈላ የቱቡነ ኢለላሂ ወየስተግፊሩነ፣ ታዲያ እነዚህ የተለያዩ አመለካከት ባለቤት የሆኑት ክርስቲያኖች ኢየሱስ ራሱ ጌታ አላህ ነው ወይም ደግሞ የሶስት አባላቶች ተካፋይ ነው እያሉ የሚናገሩ የሆኑ ወገኖች ስህተታቸውን አውቀው ወደ አላህ ይልቁንስ በይቅርታ አይመለሱምና ንስሐን አይገቡምን? ወየስተግፊሩነሁ፣ እስካሁን ባጠፉትና ባከፉት ምህረት ስለምን አይለምኑትም? በማለት ወደ ምህረት ይጋብዛቸዋል። ወላሁ ገፉሩ ረሂም፣ እና ለመመለስ ፈቃደኛ የሆኑ እንደሆነ አላህ ምህረተ ሰፊና በእጅጉ ሩሩ ጌታ ነውና ሊቀበላቸው የሚችል መሆኑን ንገራቸውና አስተውቃቸው ይላል። እዚህ ላይ እንግዲህ ነቢዩ ኢሳ እንደ ማንኛውም ነቢይ የአላህን ብቸኛ አምላክ መሆኑን ሊያበስሩና ሊያስተምሩ መጥተው ሲያበቃ፣ በተገላቢጦች ግን እሳቸውን እንደ ጌታ ወይም እንደ ጌታ ልጅ ወይም ደግሞ የጌታ የስልጣን ተካፋይ እያደረጉ የተለያዩ ስም የሰጧቸው ቡድኖች ሁሉም የተሳሳቱ መሆናቸውን ገልጾ ከስስታቸው ካልታረሙ በስተቀር አታሪ የሚጠብቃቸው መሆኑን ነው ያስጠነቀቀው ማለት ነው። المسيح ابن مريم إلا رسول قد خلت من قبل الرسل وأمه صديقة كان يأكل عن الطعام وانظر كيف نبينهم الآيات ثم انظر أنى يؤفكون قل أتعبدون من دون الله ما لا يملك لكم ضرا ولا نفعا والله هو السميع العليم. ما المسيح ابن مريم إلا رسول يا مريم لجي المسيح يا الله ملك تنجي لرائد اللمبرات شويرا. እንግዲህ ነቢዩ ኢሳ እናንተ እንደምትሉት ሳይሆን የአላህ መልእክተኛ በሚለው ማዕረጉ ብቻ ነው መወሰን ያለበት። እንደ ሌሎች ነቢያቶች አላህ ሱብሓነሁ ወተዓላ በመልካም ፍቃዱ መልእክተኛ አድርጎ መርጦታል። ከዚህ በታችም ከዚህ በላይም አይደለም። የሁዶቹ እንደሚሉት ያው የሚታወቅ የሰው አባት ስለሌላቸው እንዳውም ህገ ወጥ ነው ያላባት የተወለደ ነው እና ከየት እንዳመጣችው አይታወቅም እያሉ ሌላ ትርታሬ ውስጥ ይገባሉ ይሁዶቹ። እንደዛ መሆን የለበትም፣ ህገወጥ አይደለም፣ አላህ ስብሓነሁ ወተዓላ በተአምሩ ነው እንዲወለድ ያደረገው እንጂ መርየም በብልግና ያመጣችው እንዳልሆነ ይታወቅ። ይህ ቢሆን ኑሮ መልእክተኛ ሊሆን አይችልም፣ የዲቃላ መልእክተኛ የለኝምና ነው የሚለው አላህ። እንደገና ደግሞ የወደዱ ሰዎች እንደሚያከብሩትና እንደሚያጋንኑት እንግዲያው የሰው አባት ከሌለውማ የጌታ ልጅ ነው የሚለውም ተቀባይነት የለውም። ይሄ ደግሞ ማጋነን ነው፣ የጌተኛው ማዋረድ ሲሆን ማለት ነው። እና እንግዲያው እሳ በዚህ መካከል ነው መሆን ያለበት። ህገወጥ ልጅም አይደለም፣ እንደገና ደግሞ የጌታ ልጅም አይደለም። በዚህ መካከል አላህ ስብሓነ ወተዓላ በተአምርና በጥበቡ የፈጠረው የአላህ መልእክተኛ ነው የሚለው ነው ሚዛናዊ አባባል ነው የሚለው። ቀድ ኸለት ሚን ቀብሊሂ ሩሱል እና መልእክተኛም ሲሆን ደግሞ ከእርሱ በስተፊት ብዙ መልእክተኞች አልፈዋል። እሱ የመጀመሪያ መልእክተኛ አይደለም። ከእርሱ በፊት በብዙ መቶ የሚቆጠሩ ሩሱሎች ስመርጥና ስልክ እንደቆየ ሁሉ እሱንም እንደዚሁ በተራው መርጬ ልኬዋለሁኝና የአላህ መልእክተኛ ነው በሚባለው አባባል ብቻ ነው እሱን መቀበል ያለባችሁ። ወኡሙሁ ሲዲቃ እናቱ ደግሞ በጣም እውነተኛና ታማኝ ከሆኑት ቆንጆዎች የምትቆጠር ነች ይላል። እና እንግዲህ መርየምንም ደረጃዋን ቁጭ አደረገው አላህ ሱብሃነሁ ወተዓላ። አንዳንዶቹ ያው የአላህ ወሕይ ተላልፎላታልና ነቢይ ናት በማለት የሚያጋንኑ ነበሩ። የሁዶቹ ደግሞ ያው ቅድም እንደተጠቀሰው አባት የሌለው ልጅ ወልዳለችና እሷ ንጹህ አይደለችም ብለው የሚጠራጠሯትም ነበሩ። በጣም ዝቅ ያደረጓትም ያጋነኗትም ማለት ነው። እሷም ጥላቦቿ እንደሚሏት የዲቃላ እናትም አይደለችም። ወደርን የሚሉት ደግሞ ተሳሳቾች እንደሚሉት ነቢይ ናት የሚባለውን ሳይሆን ሲዲቃ ናት፣ በእነ አቡበክር ደረጃ ናት። አቡበክር በነቢዩ መሐመድ ጋር ያላቸው ማዕረግ የሲዲቅነት ማዕረግ ነው። እሷም ለልጇ ለኢሳ ሲዲቅ ናት እንጂ ከዛም በታች ከዛም በላይ አይደለችም ይላል። እንግዲህ አላህ ስብሃነሁ ወተዓላ ስለ ልጅዮም ሆነ ስለ እናቲቱ በማያሻማ መልኩ ወዳጅም ጥላትም የሚለውን ሳይሆን ትክክለኛና መካከለኛ የሆነውን ተጨባጭ እውነታ ነው ያስቀመጠላቸው ማለት ነው። ካና የኩላን ይባላል። እንግዲህ ነቢዩላህ ኢሳና እናቱ እናንተ እንደምትሉት ጌቶች ላለመሆናቸው ማረጋገጫ ብትፈልጉ ባጭሩ ሁለታቸውም እኮ ምግብ ይበሉ ነበር አላባ። ያነጋገር እንግዲህ ምስጢር ያዘለ አባባል ነው። ምግብ የሚመራ ያድጋል፣ ምግብ ያጣንደው ግን ይታመማል ይሞታል ማለት ነው። ይህ እንግዲህ ደካማ ነው፣ የሚሞት ጌታ ሊሆን አይችልም ማለት ነው። እንደገና ደግሞ ምግብ የሚበላ ነገር ሽንት መውጣት ያስፈልገዋል። ሽንት የሚወጣ ደግሞ ያው የሚጨማለቅ ነገር ነው ማለት ነው። እንደገና ደግሞ ድክመት ራብ የሚያጠቃው ነው የሚሆነው። ይህ ታዲያ ለጌትነት አይበቃምና ምግብ የሚወስዱ መሆናቸው እሷም የጌታ ባለቤት ወይም እሱም የጌታ ልጅ ሊያሰኛቸው አለመቻሉን ይሄ ያረጋግጣል ራሱ። በምግብ ተደግፎ ነው ሰው የሚንቀሳቀሰው እና የተወሰነ ጊዜ ምግብ ጋር ቢለያይ እሱ ራሱ ህልውናው አደጋ ላይ የሚወድቅ ነው እና ይሄ ደግሞ ጌታ ሊሆን አይችልም። አላህ ደግሞ የማይበላ የማይጠጣ የማይራብ የማይጠማ ነው። የእሱ አካል ቢሆን ኑሮ እነሱም የዚህ አይነት ባህሪ ይኖራቸው ነበረ። ታዲያ ምግብ የሚበሉ ሆኖ መገኘታቸው ከአላህ ጋር ሳይሆን ግንኙነታቸው ከሌላው የሰው ልጅ ጋር ነው የሚያዛምዳቸው የባህሪያቸው ማለት ነው። ኦንበር ከይፈኑ በይኑ ለሁም ልአያት። እና እነዚህ ሰዎች እንግዲህ ከጌታ ጋራ ምንም ዝምድናና ግንኙነት የሌላቸው ለመሆኑ የሚያረጋግጥ የሆኑ አንቀጾችን እንዴት እንደምናብራራላቸው ተመልከት። ቱመንዱራና ይፈቁን። ወዲያም እውነቱ በተደጋጋሚ ከተገለጸ በኋላ እነሱ ከእውነት ወደ ውሸት እንዴት እንደሚያሸገሽጉና እንደሚመለሱ በትዝብት ተመልከታቸው እስቲ ይላል። እውነቱ እንግዲህ ስለ ነቢዩላህ ኢሳ ቁርአን ልዩ ትኩረት ሰጥቶ ትርብረት አርጎ ነው እውነቱን ቁልጭ አርጎ ያስቀመጠው። እንደዚህ ከመሆኑ ጋራ ግን ጠማማዎቹ አሁንም ዝም ብለው በጭፍኑ በስተት ዝም ብለው ይጋልባሉና ይጓዛሉ ነው የሚለው አላህ ሱብሓነሁ ወተዓላ። እና በተገላቢጦሽ ኢየሱስ ጌታ ነው፣ ኢየሱስ የጌታ ልጅ ነው፣ ኢየሱስ ደግሞ እሱና እናቱ ከጌታ ጋር አብረው ነው ጌታ የተባሉት የሚባለው ሶስቱም አባባል ከንቱ መሆኑን ይገልጻሉና ያረጋግጣሉ እነዚህ አንቀጾች። እነዚህም ከመሆናቸው ጋር ግን አሁንም ሊቀበሉ አልቻሉም ጠማማዎቹ ይላል። እንደውም በተገላቢጦሽ ይህንን የተባረቀ እምነት ያልተቀበለና ያልተከተለው ህዝብ እንደማይድን ነው የሚያወሩት። እና ኢየሱስ ጌታ ነው ብሎ ያመነ እና የተጠመቀ ነው የሚድነው ይላሉ። ኢየሱስ ደግሞ ለራሱ በሞት የተጠቃ መሆኑን እየታወቀ እንደገና ሌሎችን ያድናል ይላሉ ማለት ነው። ከነሱም እንደውም መድኃኒዓለም በማለት ይሰይሙታል። የዓለም መድኃኒያ ነው ይላሉ። እሱን የተቀበለ ማለት በነብይነቱ ሳይሆን በእነሱ አባባል በጌትነቱ የተቀበለ ከጀሃነም የሚድነው እሱ ብቻ ነው፣ ይህንን ያልተቀበለ ግን መዳኛ የለውም እያሉ ለእኛ ለሙስሊሞች ጭምር ያዝኑልናልና ከንፈራቸውን ይመጡልናል እኛ እንደ ከንቱ ተደርገን ማለት ነው። ነገሩ ግን በተገላቢጦች ነው። እሱን በነቢይነት የተቀበለ እና የተከተለው ልክ ነው። ከዛ አርጎ ግን የጌታ ልጅ ነው ወይም ጌታ ነው ብሎ ያመነ እንኳን ሊያድነው ቀርቶ የመጥያው ምልክት እንደሚሆን ነው አላህ ሱብሓነሁ ወተዓላ የሚያረጋግጠው ማለት ነው። ወላ ታዕቡዱነ ሚን ዱኒላሂ ማ ላ የምሊኩ ለኩም ደረን ወላ ነፍዓ። ለመሆኑ እናንተ ከአላህ ሌላ ጉዳት ሊከላከልላችሁ ወይም ጥቅም ሊሰጣችሁ የማይችለውን ወገን ትገዙትና ታመልኩታላችሁን? በልና ሲጠይቃቸው ይላል። እንግዲህ ኢየሱስም ቢሆን ከአላህ ሌላ የሚለው እሱንም ያካትተዋልና ከአላህ ሌላ ያለ ነገር ማንም ይሁን ምን ቢገዙት ወረታ የማይከፍል ቢክዱትና ቢያስተባብሉት ጉዳትና ቅጣት የማያስከትል የሆነ ወገን እንዴት ትገዛላችሁና ታመልካላችሁ? እሱም ከነዚሁ አይነት ነው ነው የሚለው። ወላሁ ሰሚዑ አሊም። አላህ ደግሞ ሁሉም ሰው የሚያወራውን ሰሚ፣ ሁሉም የሚያስበውንና የሚሰራውን አዋቂ የሆነ ጌታ ነውና ሁላችሁም በኔ ትዕዛዝና ቁጥጥር ስር ናችሁና ታገኛላችሁ ማለቱ ነው። እንግዲህ አላህ ሱብሓነሁ ወተዓላ ነቢዩላህ ኢሳ ነቢይ ከመሆናቸውን ጋራ ሰዎች ከሚገባቸው በላይ አጋነው እሳቸውን የሚያመልኩና የሚገዙ ከሆኑ እሳቸውም ቢሆን ምንም ጉዳት የማያስከትሉና ወይም ጥቅም የማይሰጡ መሆናቸውን አረጋገጠ። ፍጡሩን እንግዲህ አምልኮ የሚጠቀም ወይም ከጉዳት የሚድን ቢኖር ኖሮ ይህ ሰውዬ ያመለከ ሰው ነበረ ተጠቃሚ ወይም ተጎጂ ሊሆን የሚችለው ማለት ነው። قل يا أهل الكتاب لا تغلوا في دينكم غير الحق ولا تتبعوا أهواء قوم قد ضلوا من قبل وأضلوا كثيرا وضلوا عن سواء السبيل. قل يا أهل الكتاب لا تتكلموا مصاحب الذين توجهوا إلى أجو أيضا أننا كرسيان أجو جمال لا تغلوا في دينكم بأيما نتاجو أتبالكنا أتغلوا بلا أجو إلى إذا بأيما نتو ممري أمسرت نونج مقبض يالباتشو እንዶው አንድ ነገር ቀንጨባ አድርጋችሁ በማጋነን ወይም የራሳችሁን ግምትና አስተያየት መዘርዘር ይህ በሃይማኖት ዛም መልከቅ ይባላልና የዛ አይነት ልክነት ይቅርባችሁ ማለት ነው። እና ገይረል ሐቂ ያልተረጋገጠና እውነት ያልሆነ ነገር በመናገር በዲናችሁ ወሰን አልፋችሁ አትሄዱ። ወላ ተተቢዑ አህዋአ ቀውሚን ቀድ ዶሉ ሚን ቀብሉ ከእናንተ ቀደም ሲል ደግሞ የተሳሳቱ የሆኑትን ህዝቦች ዝንባሌም አትከተሉ። እንግዲህ ለምንድን ነው እንዲህ የምትሉት ብለው ሲናገሩ አባቶቻችን አያቶቻችን እንደዚህ ብለን እንድናምን ነው የነገሩንና ያስተማሩን፣ ከእኛ የበለጠ እነሱ ሃይማኖታዊ ነበሩና የእነሱን ፈለግ ተከታዮች ነን በማለት መልስ ይሰጣሉ። ከእናንተ በፊት የተሳሳቱ ስህተተኞች እስከሆኑ ድረስ በሰጎዳና እነሱንም መከተል አይገባቸውም። በትክክለኛና በእውነተኛ መንገድ የመጣ አባት ነው እንጂ ሊቀበሉትና ሊከተሉት የሚገባ ከእናንተ በፊት ቀደም ብለው ያለፉ ስህተተኞች በስህተታቸው ሊቆነኑ እንጂ ልትቀበሏቸው አይገባቸውም እና የእነሱን ፈለግም አትከተሉ። ወአበሉ ከዲረን ራሳቸው መሳሳቱ ሳይበቃቸው እንደገና ይህን የተሳሳተ አቋማቸውን በማስተማር ብዙን ትውልድ ያወናብደዋል። እነዛ ቀደምት አባቶቻቸው ወበሉ አንተዋይ ሰቢል እነሱም ትክክለኛና ወጥ ከሆነው መስመር ተገልለዋልና ተሳስተዋል። እና ይህንን አውቃችሁ አሁን የመጣላቸውን ትክክለኛውን አማራጭ ተቀበሉ እንጂ አባቶቻችን አያቶቻችን እንዲህ ብለው ነው ያስተማሩንና የመከሩን እያላችሁ በሃይማኖት ተቀባይነት የሌለውና መረጃ የማይደግፈውን ነገር በመደርደር አትወቅሩና አትሳሳቱ ብለ ነገራቸው ነው የሚለው። እና እንግዲህ ስህተቱ መጀመሪያ ከመጀመሪያዎቹ ቢሆንም ሁለተኞቹና ሶስተኛው ክፍል ደግሞ ያንን ስህተት በመውረስና በመድገም ተመሳሳይ ጥፋት ላይ እንዳይወድቅ አባቴ ነው እንዲነገረኝ አያቴ ነው እንዲያስተማረኝ ማለትም የማያዋጣ መሆኑን ጭምር ያስጠነቅቃል ማለት ነው። አለ ኪታቦች እንግዲህ የመጀመሪያዎቹ ተውራትን በመሰረትና በመደለት እንደገና ቀጥሎም በእንጅልም ተመሳሳይ ዘመቻ በመክፈት ሁሉንም ኪታቦች እንግዲህ እንዲዘባርቁ አደረጉ። ከዛ በኋላ ቅዱሳንና ንጹሐን ናቸው የተረጎሙት እየተባለ ሌላው ያለፉትን ክብር በመስጠት ትክክለኛውን አንቀጽ መተርጎም ትተው ያንኑ ስህተቱን እየወረሱና እየደግሙ ይቀጥላሉ። በሃይማኖታችሁ ነቢያቶችን ከሚገባቸውም በታይ ከሚገባቸውም በላይ አታድርጓቸው፣ መካከለኛ ማዕረጋቸውን አትይዟቸው። እና ያ ሳይሆን ቀርቶ ግን ቀላል ብላችሁ እንደ ይሁዶቹ የአላህን ነቢዮች የህጋዊ አባት የላቸውም እያሉ መኮነን፣ ወይም ደግሞ ወደና ከበርን ብላችሁ የጌታ ልጅ ነው ራሱ ጌታ ነው ወይም ደግሞ የጌታ ስልጣን ተካፋይ ነው እያሉ መሾምና መሸለም፣ እነዚህ ሁሉ ከጥንት አባቶቻችሁ የተፈጠሩ ስህተቶችን ቢሆኑ እናንተ ደግሞ ያንን ስህተት በማረም ፈንታ የእነዚያ ስህተቶች ወራሾችና ተከታዮች የተወናባጆች አጃቢ አትሁኑ፣ ይህንን ወቁና ተጠንቀቁ በላቸው ነው የሚለው። لؤلؤ الذين كفروا من بني إسرائيل على لسان داود وعيسى ابن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون ترى كثيرا منهم يتولون الذين كفروا لبئس ما قدمت لهم أنفسهم أن سخط الله عليهم وفي العذاب هم خالدون ولو كانوا يؤمنون بالله والنبي وما أنزل إليهم اتخذوهم أولياء ولكن كثيرا منهم فاسقون لعن الذين كفروا من بني إسرائيل كإسرائيل زهوتش نزاك هديهم تودنوتش ترقموا على لسان داود وإيسى بن مريم عليهم السلام بنبي الله داود الناب مريم نجب إيسى عن دبت خلطتم نبياتوتش رقموا أجوال إن إسرائيل ويعني نائلة نعم بني إسرائيل